ይህም በእነሱ ላይ አመን የታወረ ነው ወይም ደግሞ አመን ከማ አን هذا القران رحمه للمؤمنين القران ለሙእሚኖቹ ረህመት ነው አለ ሁደን ነው አለ ሽፋ ነው አለ ማለት ወታዓሰተን አለ الكافرين ከቆልህም تعالى ونزل من القران ما هو شفاء ورحمه للمؤمنين ولا يزيد الظالمين الا خسارا ظالمين الا خسارا وهو قران عليهم امن بالناس لا مندنو تعبروا باچو القران بعيناتهم ايتو حغدنا لمرات جروعهم تدفنوا الحق مسمات ايتشلو الى الله امام البيضاوي حاشا بمبارك كتابات شلميلالو ان القران لوضوح اياته وسطوع براهينه القران انقصوچو جلص ማስረጃዎች በትንሉ ዝርግት ብለ ተቀመጡ ናቸው ሀዲን ኢለል ሐቅ ሰዎችን ወደ እውነት ምራት ምጅ መጻፍ ነው ወመዚ ወሙዚሉ ልረይብ ወሽክ ጥርጣሬንና ያልተፈቱ ነገሮችን መፍታት ምችል ወለኮታይ መጻፍ ነው ወሽፋኡ ሚንዳ አልጀህል ወልኩፍር ወልርቲያ ከድንቁርና ከኩፍርና ከጥርጣሬ በሽታ የሚያድን መጻፍ ነው ومن تاب فيه ولم يؤمن به فارتيابه انما نشأ عن توغله في اتباع الشهوات قران يزيني هالجلسنا جلس هونو سيابقا قران انكبرن برو يترترو ما من يكبراتشو قرانو يا املاك قال هرلم برو بيكراكرو سوش قالو لذي نغير يدرغاچو سميتاچو مكتلاچو انجي حقيقه قرانو الناسو ندميلوت امكن يالو هونو هيدلم ميلان وهو عليهم عمل قران بالنس لاي تاوروال تاورو باچو ولو اندايوت هولوا قران انت ملكته ود تكلنيا غورنا مرات علشانو ميلال اولئك الذي كاديانوچ ينادو ينادوا من مكان بعيد اولئك الكافرون بالقران كمن ينادي من مكان بعيد فانه لا يسمع ولا يفهم ما ينادى به وهذا على سبيل التمثيل عجيبنا اولئك الذي سووت قران ان نقبلهم يا املاك قال ايدلهم ان سماو قران ما يتنفلقين يا سووت ينادون الله مثالياتهم اندميتقوا سووت مثالياتهم من مكانين كبوتا كسفره كما اين السفره بعيد كروق سفره ለምሳሌ እኔ እዚያ አምፓልቶ ኩንዘግቼ መርየማ ብዬ ተራ ሰመኛለች እንዴ አትሰመኝ ወይ እኔ እዚህ ቁጭ ብዬ ወደ 1 ኪሎ ሜትር ወይ 2 ኪሎ ሜትር ይራቅን ብለሰብ እገሌ ብዬ ተራ አይሰማም ለምን ርቆ ስላለ ቀረብ ቢል ይሳ ይሰማል መልእክት ቀረብ ቢል ምን ይሰማል ይሁን መልእክት ነገር ይሰማል ይበልጥ በቀረበኝ ቁጥር ሁሉ ሙሉ ሐሳቤን ሙሉ መልእክቴን ይረዳል ከዛ በኋላ መልእክቴን ከሰማ በኋላ መስራትም መተውም ይሄድም መምጣትም ካለበት ይወሰናል እነዚህ ቁርአን አንቀበልም ያሉ ሰዎች ምሳሌያቸው ቁርአን ይጠራቸዋል እባካችሁ ኑ ወዴት ነው የምትሄዱት ይያለ ጥሪ ያቀርባል እነሱ ግን ይናደው ነው መካን በعيد ከሩቅ ቦታ እንደሚጠራ ሰው አይሰሙትም ቁርአን ቁርአን አይሰሙትም የሚለውን ቃል አይረዱትም አብዱላህ ኢብኑ አባስ ይላል ይሪዱ መሰል البهيمه التي لا تفهم الا دعاء ونداء وين بيلا غلالس انسوتش አሉ ረኞቻቸው ነው ወደዚህ ይሏቸዋል ይሉ ወደዚያ ይሏቸዋል አትብሉ ይሏቸዋል ብሉ ይሏቸዋል ረኞቹ ይጮሃሉ እንጂ በጎቹ ፍየሎቹ እንሳዎቹ አይሰሙ አይደለም ምናልባት በደመነፍስ ይሆን ነገር ይሰሩ ይሆናል ግን በትክክል መልኩት ገብቷቸው አይደለም ንቀሳቀሱት ልክ እንደዛው ቁርአን አንቀበል ያለ ሰዎች ቁርአን የሚያደርገውን ጥሪ ጮሃት ነው ለምሳሌ ቁርአን ጮክ ብሎ ሰው ረመዳን ላይ ሲሰገድ ሰው ሲወጣል ይገባል ይወጣል ይገባል አይደል ከመንገድ ያልፋል መልእክት ምንም ይሰማል ሲቀራ ያዳምጣል ምን መቀበል ስላልፈለገ ግን ልክ አብዱላህ ኢብኑ አባስ አባባሉ እንሶች ላይ እረኛው እንደሚጮህ ሁሉ ቁርአን ይጠራቸዋል ቁርአን እስፈራራቸዋል ቁርአን ካምላጋስታውቃቸዋል ምንም መረዳትም መስማትም እንዳልቻሉ ሰዎች ምሳሌ ናቸው አላህ ይምብልጽ ፈልጎ ነው ኡላኢከ ይናደውኑ ሚን መካኒን በዒድ ያለው ከዚያም ብልናው ይናል ወለቀድ አተይና ሙሳ በርግጥ እኮ ለሙሳ ሰጥተናል አለ ወለቀድ በርግጥ አተይና ሰጥተናል ሙሳ ሙሳን አልኪታብ መጽሐፍን ሰጥተናል አለ ፈኽቱሊፈ ፊሂ በዛ መጽሐፍ ላይ ግን ህዝቦቹ ተለያዩ አለ ፈኽተለፈ فيها قومه ما بين مصدق لها مكذب لموسى በሰጠነው መጽሐፍ ላይ ህዝቦቹ اختلاف ፈጠሩ ግጭትና አለመግባባት ፈጠሩ ይላል የተወሰኑ ሰዎች موسى ይዘቱን በመጣ መመሪያ አምነዋል ትክክል ነው ብለው ተቀበሉታል የተወሰኑት ደግሞ ነው ይሄ አምላክ ቃል አይደለም ሙሳ ዘምብሮን የሚያደክመን እሱ ነብይ አይደለም ብለው ካዱ አስተባበሩ። ወለቀዳቴና ሙሳ በርግጥ ለሙሳ ሰጥተናል ምን አልኪታብ መጽሐፍ ፈክቱሊፈ فيه በዛ መጽሐፉ ላይ ተለያዩበት ያንተም ህዝቦች ቁርአን ሲሰጣቸው አንድ አልሆኑ በቃ ሙሳ ይገጠሙ ታሪክ ነው ይገጠመ ለሙሳ ተውራት ሰጠነው የተቀበላለ ያልተቀበላለ ለኢሳ ለኢየሱስ እንጂል ሰጠነው ወንጌልን ሰጠነው የተቀበላለ ያልተቀበላለ ያንተም ቁርአንን ሰጠነ يتقبلها يعني تقبلها لا ديس نغير له ولولا كلمه قال باينور نورو سبقت قدم سيل يالفهش ملكوتاوي قال من ربك ايش كجيتا زن بيقول ملكوتاوي قال بالنبره نورو لقضيه بينهم ومكاكلاتهم يفرد نبر يفصم لقضيه يفرد يفصم نبره بينهم مكاكلاتهم كله نغير يفصم نبره على ለምሳሌ ቁርአን ሲወርድ ቁርአን እመኑበት ያለምን ሰዎች ይቀጣሉ አለ አይደል ቁርአን ወርዶ እንቢ ያሉ ሰዎች ይቀጡ ነበር ምን ባይኖር ኖሮ አላህ የካዱ ሰዎችን የሚቀጣበት ቃል እንዳለ ቃል አሳልፈዋል እቺ ከሊማ ለምሳሌ የካደ ሰው ወንጀል የሰራ ሰው ሰውን የገደለ ሰው ወራ አይቀጣም እንደዚህ አይነት ጥፋት የፈጸሙ ሰዎች የሚቀጡበት ቃሉ ምባል ቀን አለ ብሎ አላህ ቃል አሳልፈዋል እቺ ቃል ባት ኖር ኖሮ ለቁዱ የበይነው ሰዎች መለኮታዊ መጽሐፍ ወርዶ እንዲ ሲሉ ወዲያው የቅጣት እርምጃ ተወስዶባቸው ሁሉ ነገር ተፈጽሞ ያልቅ ነበር ግን አምላክ እንደዚህ አይቸኩል እድል ይሰጣል ያጠፉ ሰዎች የሚቀጡበት ራሱ የቻለ ቀን አለ ብሎ አምላክ የቀጠሮ ቃል አሳልፈዋልና ለዛ ቀን እየጠበቃቸው ነው ይላል ወእነሁም እነሱ እኮ አለ ለዚህ መካ ሙሽሪኮች እኮ ለፊ ሸክል በጥርጣሬ ውስጥ ናቸው ምን ሆነ ከቁርአን ሙሪድ መጣጣረን መጣጣር ውስጥ ናቸው ወእነም ለፊ ሸክ እነሱ ለዚህ መካ ሙሽሪኮች ጥርጣሬ ውስጥ ናቸው ምን ሆነ ከቁርአኑ ሙሪድ መጣጣረን መጣጣር ውስጥ ናቸው ስለዚህ ለፊ ሸክ ምን ቁርአን ቁርአን በተመለከተ ቁርአን በተመለከተ ከፍተኛ ጥርጣሬና ውዥንብር ውስጥ ናቸው ይሄ ጥርጣሬያቸው ደግሞ በቂ ምክንያት ኖሮት እነሱ ያዙት ነገር ማስረጃ ማቅረብ እየቻሉ ቁርአን የአምላክ ቃል አይደለም ብለው ደግሞ ሲናገሩ በትክክል መረጃ ማቅረብ እየቻሉ አይደለም አንዳንድ ጊዜ ሰው ከመሬት ተነስቶ አባቱ እንዳልሆነ ሊጠረጥር ይችላል ሰው ከመሬት ተነስቶ ልጁ ልጅ አይደለም ብሎ ሊጠረጥር ይችላል መጠርጠሩ ይሁን ምክንያቶች ካሉት ላይወቀስ ይችላል ከዛ አረጋግጦ የጠረጠረበትን ነገር አስቀምጦ መላ ፈልጎ ከጠረጣሪው ወጣ እሱ ድርሻ ነው ልጅ አይደለም ብሎ የተጠራጠረ መኖር ስህተት ነው ኦኬ ልጅ ዓለም ሆኖ እሱ ጋር ያለውን ምክንያት ያስቀምጣል ዛሬ ዲኤንኤ ተመርምሮ ልጅ ሆነ ይባላል ጥርጣሬ ይወገድለታል ማለት ስለዚህ ሰው ቁርአን ላይ ጥርጣሬ ካለው ረሱል ላይ ጥርጣሬ ካለው ቁርአን ላይ ጥርጣሬ ካለው ባለፈው አንዷ ለምን እንደዘጋችኝ ያላውቅም እንጂ ከዚህ ከፓልቶክ ጀማአ ባለቤቴ ቁርአን ላይ ከፍተኛ ጥርጣሬ ያለው ነብዩም ያላህ መላእክተኛ መሆናቸውን እጠራጥራለሁ ብለዋል አለች ሊጠራጠር ጋበሰው ነገር ካለ ያችን ነገር አውጥቶ ይናገራል ጥርጣሬውን ዘው መቀመጥ ማረጋጋት አልፈልግም ማለት ከክደት የተለየ አይደለም ቁርአን አላህ ሙእሚኖችን ሲገልጽ ምንድን ነው ያለው? አንድ ቦታ አለች ኡላኢከ ሁሙል ሙእሚኑን ሐቅ ይላል። እነዛ ትክክለኛ ሙእሚኖች ናቸው ይላል። አንድ መገለጫ ባህሪያቸው ሲያምኑ ምንም አይነት ጥርጣሬ ውስጣቸው የለም ይላል። ስለዚህ ሰው ለምሳሌ እኔ ቁርአን ይሁን ይህን ከባድ ህግ እኔ ከለመድኩት ውጭ ለምሳሌ የገደለ ይገደል ይላል ቁርአን። እኔ ማውቀው የገደለ ሲታሰር ነው። ይሄ ነገር ሲነገር በጣም ከበደኝ። እንዴት እንደዚህ ይላል ቁርአን ብዬ ከበደኝ፣ ተጠራጠርኩ ማለት ነው። ይህን ጥርጣሬን ይዤ ከተቀመጥኩት ሪሊ ወደ ኩፍር ይወስደኛል፣ ምንም ሸክ የለውም። ባይሆን ግን ጠጋብዬ ለምን እንደዚህ ያለ ቁርአን ምንድን ነው ምክንያቱ፣ ይህ አይሻልም ነው ብለን እኔ ጋር ያለውን ሀሳብ ሰነዝራለሁ። ቁርአን ጋር ያለውን ሀሳብ ከባለሙያው ከቁርአኑ አዋቂዎች ቁጭ ብዬ እሰማለሁ። ከዛ ምክንያቱ አሳማኝ ከመሰለኝ ጥርጣሬ ከተወገደልኝ ኦኬ አሁን ገባኝ አልሐምዱሊላህ፣ ቅድም ማላስበው ጥርጣሬ ወድቆብኝ ነበር እላለሁ። ኦኬ እንደዛው ደግሞ ቀረብ ብላችሁ ጥርጣሬያችሁን ለማስወገድ ወይም ደግሞ ጥርጣሬያችሁ ትክክል መሆኑን ለማረጋገጥ ቀረብ ብላችሁ ስትመራመሩ ስትጠይቁ መልስ ካጣችሁስ በቃ ትክክል ነን፣ ቁርአኑ ትክክል አይደለም፣ ሙሐመድ ትክክል አይደለም፣ ሰላሙ አለይኩም እስልምና ብሎ ይሄድ ይችላል። ግን ጥርጣሬን ብቻ ይዞ ለምሳሌ ኢየሱስ ጌታ ሳይሆን አይቀርም፣ ኖ ነብይ ነው፣ ሰው እንዲህ ተጠራጥሮ ከቆመ ከባድ ውሰት እዚህ ጋር የተጠራጠረበትን ነገር በተለይ እንደዚህ ከባድ የህይወት ጉዳዮች ላይ ይሁን ነገር ላይ ተጠራጥረ መቆም በጣም ደንጀር ነው። ስለዚህ የተጠራጠርንበትን ነገር ጠጋ ብለን ማጣራት፣ እውነቱ ላይ መድረስ፣ ሀቁ የት ነው ብሎ መፈላፈል ግድና ግድ ነው። ስለዚህ አላሁ ጀለ ወዓላ ምን አለን? ወኢነሁም ለፊ ሸክ ምንሁ ሙሪብ አለ። እነዚህማ የመካ ሙሽሪኮች ቁርአንን በተመለከተ ግልጽ ባለ መጠራጠርን እየተጠራጠሩ ነው ያሉት። ጥርጣሬያቸውን ለማስወገድም ወደ ቁርአኑ አልቀረቡም። ጥርጣሬያቸው እውነት እንደሆነ እውነት ነው በቃ በትክክል ጥርጣሬያችን ትክክል ነው ቁርአኑ ሐሰድ ነው ለማለትም ቀረብ ብሎ አይቶ ምላሽ መስጠት ቁርአኑ መንኮታኮስ ሰቱ መዞ ማውጣት መታገል አልቻሉም። መሀል ላይ ግን ቁጭ ብለው ከኩፍር ያልተናነሰ አቋም ይዘው ተቀምጠዋል ነው የሚለው። ስለዚህ ጥርጣሬ በመሰረቱ መታመን ባለባቸው ጉዳዮች ላይ ስህተት ነው። ግን እንደ አጋጣሚ ሆኖ ስህተት ነው የምንለው በተለይ ወደ ኩፍር ሊወስድ የሚችለው ጥርጣሬ ሰው ጥርጣሬው ላይ ተቀምጦ አይ አይመስለኝም ሲል እኔ አሁን ወደ እስልምና ከመጣሁበት ጊዜ ጀምሮ በጣም ብዙ ያልተፈቱልኝ የምጠራጥራቸው ጥያቄዎች በጣም ብዙ ነበር። ግን ስጠይቅ ሲፈቱ በጣም ስጠይቅ ሲፈቱ ወላሂ ለዓዚም ውሸት አይደለም ነግራችሁ ወደ እስልምና መጣሁ። ከዛ በኋላ አደገኛ ህይወት አሳለፍ። ከዛ ወጥቼ ወደ ቁርአኑ ስመጣ ይሄ ለምን እንደዚህ ሆነ አለኝ ጠይቃለሁ። አንዳንድ ጊዜ የጥያቄውን ያነሳሁለት አካል በቂ መልስ አይሰጠኝ ይቀራል። ኦኬ አልቆምም፣ ግን አልቆምም። አንድ ጥያቄ ስድስት ሰው ልጠይቅ ይችላል። የሚገርማችሁ ነገር መልስ ካጣሁለት ተቃራኒ ሀሳብ ይዤ መቆም ራሱ እታገላለሁ። ኦኬ እና መጠራጠር መሰረቱ አለማወቃችን በዛ ጉዳይ ላይ ጥልቅ። ለምሳሌ ሂጃብ ፊትን መሸፈን ግዴታ ነው አይደለም? በእርግጠኝነት ብዙዎቻችሁ ትጠራጠራላችሁ። አንዳንዱ ፊትን መሸፈን ግዴታ ነው ይላቸዋል፣ አንዳንዱ ሱና ነው ይላቸዋል፣ ግራ ትጋባላቸው። ስለዚህ በዚች ጉዳይ ላይ ግልጽ ያለ መረጃ መጠየቅ አቋም ከመያዘ ፊት ጠየቅ አድርጋችሁ ከዚያም ግን እውነቱ ይሄ ነው ብሎ ቁጭ ማድረግ የሆኑ ፖይንቶች ላይ ሰው ባለማወቁ መረጃን ባለማፈላለጉ ጥርጣሬ ውስጥ ይገባል። ያ ጥርጣሬው በዕልም ነው የሚፈታው። ያ ጥርጣሬው በመጠየቅ በመማር በመመራመር ሊፈታ ይችላል። የመካ ሙሽሪኮች ግን ቁርአን ሀቅ አድርገው ተጠራጠሩ። ጠጋ ብሎ ማጣራት አልፈለጉም። እውነቱን ማግኘት አልፈለጉም። ቁርአኑ የአምላክ ቃል አይደለም ብለው እንኳን ለመሟገት መረጃ ማቅረብ አልፈለጉም። ተጠራጥረው ቁጭ አሉ። በጣም አደገኛው አጠፊው ጥርጣሬ ይሄ ነው። ወደ ኩፍር ይወስዳል፣ ሲደመሩ ጀሀነም እሳት ይጥላል። ስለዚህ የሌላ እምነት ተከታዮች ቁርአን ላይ ጥርጣሬ ካላቸው መብታቸው ነው። ይህን ጥርጣሬ ግን ያቅርቡት፣ መረጃ ይጠይቁ። የተሰጠው መረጃ ጥርጣሬያቸውን ካላወጣው ከዚህ ግን ጥርጣሬ ነበረኝ አሁንም ልክ ነኝ መቀበል አልችልም ደስ የሚል ወንዳ ወንዳ አቋም ጥርጣሬያችን ይዘው መጥቶ ደግሞ መልስ ካገኙሳ ኦኬ መልስ መልሶልኛል ታንኪው አስብበታለሁ ያባት ነው ጥርጣሬ እንግዲህ ዘው ቁጭ ማለት ኢዝ ቬሪ ዴንጀር አጠፊው ፓርቲ ነው ምን አሚለ ሳሊሃን በጎን የሰራ ሰው ፈሊነፍሲ ለነፍሱ ለራሱ ነው የሚሰራው ومن اساء سرام ياكفاسو كفو سران يسراسو اساء مالت ياكفا مطفو سران يسراسو مالتنا فعليها بس علي ترطاري براسو دينجر سلازي متطراطرن يتطراطر غراتو لراسو نو كترطاريو لموطا تاغلو حقن فلغو لما يتاغلهسو دمو يهولو طراتو لنفسو نو يتقمو ከዚህም ባሻገር ኩፍርን የመረጠ ሰው ጉዳቱ ራሱ ላይ ነው ከኩፍር ወጥቶ ደግሞ ሐቅን እምነትን የጨበጠ ሰው ደግሞ ጥቅሙ ለራሱ ነው ማንም ሰው ስራ አይጠቅመው ቁርአኑ በግልጽ ቋንቋ እንዳስቀመጠው ማለት ነው ወአለይሰ ለልኢንሳኒ ኢላ ማሳ ለነፍስ የሰራችው ካልሆነ በስተቀር ሌላ ምንም ነገር የላትም ይላል ስለዚህ ወንጀል ስር እሺ ምሰሩት ወንጀል ይጎዳው ራሳችሁን በጎ ነገር ስሩ ሰደቃ ስጡ እምነትን ጨብጡ አላህን አስተውሱት ወዘክሩት ምትጠቀሙት እናንተ ናችሁ ልጃችሁ አይጠቀም መምህራችሁ አይጠቀም ባላችሁ አይጠቀም እናታችሁ ራሱ አይጠቀም ግንባር ቀደም ተጠቃሚዎች ማን አሚለ ሳሊሃን ፈሊነፍሲ በጎ ይሰራ ለነፍሱ ነው መጥፎ ደግሞ ይሰራ በዛችሁ በነፍሱ ላይ ነው የፈረደው ማለት ነው በነፍሱ ላይ ነው የፈረደው ወማ ربك جيتاك አይደለም ይላል ቢበላሚን በዳይ አይደለም ለልዓቢድ جيتاك ባሮቹን የሚበድል አይደለም ስለማይበድል በጎ ከሰራችሁ የበጎ ስራችሁን ወራታ ይከፍላችኋል መጥፎ ከሰራችሁ ደግሞ የመጥፎ ስራችሁን ቅጣትም ይቀጣችኋል ይሄ ፍትህ እንጂ በደል አይደለም ነው ቢለው ስለዚህ እቶች ፓርቶኩም ላይ ገብታችሁ ቁርአንን ተማሩ ምትጠቀሙት እናንተ ናችሁ አስተማሪያችሁን እንኳን አልተጠቀሙ ፓርቶኩም ሩም ላይ ተንኮሪዛችሁ ግቡ والله የሚጎዳኝ ሰው የለም አንድንም ሰው አትጎዱ አድሚን አትጎዱ ሜምበሩን አትጎዱ ሩሙን አትጎዱት ምትጎዱት መራራታችሁ ነው ስለዚህ ሁሉ ጊዜ ምን ሰረበ ጎስራኛ ነው የሚጠቅመን ምን ሰራው መጥፎ ስራ ደግሞ የሚጎዳው እኛንና እኛን ብቻ ነው ማለት ነው አይበዛም ልቀጥል በዛ ኦኬ በዛ ድምጻችን እንተም ይበዛል ጥሩ ለዚነ ከፈሩ እነኛ የካዱት በዝክሪ በቁርአኑ ለማ جاءهم በመጣቸው ጊዜ የካዱት ተው ጊዜ የካዱት አለ እና ክደው ዝም አይባሉ ይቀጣሉ ይጠየቃሉ ማለት ነው وانه السوق قران لكتاب مصحف نو عزيز الشناف يهون مصحف نو مچمرن مقنسن منم نجر ما يقبل بقى الشناف واسون ايمت مامطات ما يتشال الشناف يهون مصحف نو لا ياتيه الباطل باطل مطفو نغر اي متاوم من بين يديه كفيت لفيتو ولا من خلفه كبسته علىو تنزيل يتوردا نو من حكيم طببنيا كهونو فطاري الله يتوردا نو تنزيل يتوردا نو من حكيم طببنيا كهونو الله የባሪያዎቹን የፍጡራኑን ጉዳይ በማስተናገድ በኩል ጥበበኛ ከሆነ አላህ የተወረደ ነው حميد من حكيم حميد حميد مزجن كهونا بمنو صفاته بملكوتاوي هلونا مزجن كهونا كالله يتوردنا ما يقال لك أنت أتبالم إلا بيهون إنجي ما قد كيلا يتبالى بيهون إنجي للرسل لملك تنجوج من قبلك كانت بفيت ويمدمو ما يقال لك لأنت ميبالو إلا قد كيلا يتبالى بيهون إنجي للرسل من قبلك كانت بفيت لنبروت ملاك تنجوج نات حق اسمالتنا إن ربك يانت قتاوك لذو مغفرة يأزنت بالبيتنا لتملاحو تشو يأزنت بالبيتنا وذو إقاب يكتاتم بالبيتنا عليم عسام مامي هونا تشكتات بالبيتنا إن بيبلو لقد تلمارتنا لتوبتوت تملاشنا مهرتنا تيكو تملاشنا باقواما تلقى تودامو يا سام مامي هون افكتات يهون بعلبيتنا ولو جعلناهم بالنار قو نورو قرآنا من نبب بالنار قو نورو عجليا كعربنا قوانقا وجيب هون قوانقا من نبب بيهون نورو لقالوا يلو نبر يا مكة قريشوج لولا فصلت آياته انديت آياته عبرار انقصو عبرار يلو نبر عجمي وعربي وانقو عجم هونو كعربوج هونو وعربي ملاكتن يو دمو عربي ويم انديت هون يلو نبر كذا قل يا محمد بلاچو ايه ايمچن بلاو ايهن طياقي يا قربو نبره كذا مقول بلاچو هو السو قران للذين امنوا لامنوت هدى برهاننا لامنوت برهاننا كطمت ميوطوبت كصلمت ميوطوبت برهاننا وشفاء مدانيتنو كم لمن مدانيتنو بقلبو لاي يطرطاري بشتا لبو لاي يطرطاري بشتا لالبسو انجدي لبون يمياكمبت مدانيتنو ولاچو والذين اننيا لا يؤمنون يما يامنوت بزي بالقران لا يما يامنوت في اذانهم بجوروتشاچو ላይ وقرون دنقرنا الله وهو السو عليهم بالنسو ላይ عما اوور አርጓቸዋል ማለት ነው ልባቸው اولئك አይሰሙ በትም ኡላኢካ እነሱ ዩናደውና ይጠራሉ ሚመካኒ ከስፍራ በዒድ ሩቅ ሆነ ስፍራ እንደሚጠራ ሰው ነው ማለትም ቁርአኑ ቢነገራቸው ልባቸው ላይ በሽታ ያለባቸው ሰዎች ያልተቀበሉ ሰዎች እና በጆኖቻቸው ላይ ቢጠሩ ቢነገራቸው ከሩቅ እንደሚጠራ ሰው ነው አይሰሙም ጩኸቱን ብቻ ነው የሚያዳምጡት መልእክቱን አይሰሙም ሰምተውም መልስ አይሰጡም ወለቀድ አተይና በርግጥም ሰተነዋል ولقد آتينا برقس ستنا لموسى موسى لموسى الكتاب مصحف ستنوال لأنت عند ستنهم لموسى ستنوال فاختلف فيه بسوم لاي تلايايو يزبوتشو تلايايو ولولا كلمة قال بات نور نورو سبقت يعلفت قال بات نور نورو ملكوتاي قال بات نور نورو لقضي بينهم أهم بمحالات شو يفردنا قرآن بهزبوتش قرآن الكبل ميالوت أهنون يكتو أهنون يتفو نبر كتات بماس ودب آخرة ومجر شايتو عالم لاي بماس انتني የሚቆይ የሆነ መለኮታዊ ቃል ባይኖር ኖሮ አሁኑ ተፈርዶባቸው ይጠፉ ነበር። እጅትሮን ያወጣሁት እና አዑዙ ቢላህ ሚነ ሸይጣን ረጂም ብስም ላህ ረህማን ረሂም እና ለዚና እነኛ ማለት ነው ከፈሩ የካዱት بالذكر للقران لما جاءهم يمطلعوا غزه انه انسو انه قران لكتاب عزيز قران اكو اشنافي يونه مصحف نو معناتنا لهلو نجر اشنافي يونه مصحف نو معناتنا لا يأتيه الباطل لا يأتيه أي مطعم الباطل الباطل لا يأتيه الباطل لسوس تكو على حق نوانجي باطل أي مطعم باطل بأمارنا سردان ديوة بأمارنا من بين يديه في تمحونه ولا من خلفه كهالام حقنا انجي كقران وسط باطل اي مطام تنزيل يورد من حكيم كطببنا حميد كطببنا نا كامزغاني هنا كالله يورد كتابنا ما يقال لك يا له ما يقال لك اي يا لهن ما يقال لك أنت يا لهن يا لوت إلا ما قد قالوا بأنت يا لهتن قالت إلا إنجي ما قد قيل عندهم قالوا كزين بفت ما يقال لك أنت يا لهن قال إلا ما قد قيل بفت إنجا لهن يا له لمن يا لوت للرسل ሌለ ወስሎች ላ ያሉት ነው ያሉት እንጂ ላንተ አዲስ ነገር አላሉህ ምን ቀብል ካንተ በፊት የነበሩ ወስሎች ላ ምን ብሎ ነበር ይሄ መጅኑን ሳህር ከዛብ ማንኛውም ወስሎች ሲመጡ እንደዚህ ይሉ ነበር በነሱ ላይ ያሉህ ነው ያሉት ነው እንጂ ላንተ አዲስ ነገር ያሉህ ነገር የለም ያ መሐመድ ይላል ማለት ነው إن ربك الله كو لزو مغفرة يماري يمحري بالبيتنا وزو إقاب أليم يا سمامي كتات دمو يبالبيتنا ولو بنا درقو نورو ولو جعلناه بالنظر قونورو قرآنا إهم مصاف أجميا كأربنا ليلا قوانقا بالنظر قونورو لقالوا يلو نبار لولا فصلت آياته آياته أنقصو تولا من أبرارهم يلو نبار أنقصو تولا لمن بأجمية ويندمو بها بشابة كاكورا كاربنيا وچي بنارك نورو فصلت مالت لمن አትረጋገጥም። አያቱ አንቀጾቹ ለምን አይረጋገጥም ይሉ ነበር። አጀምዩን ቁርአኑ በአጀምይ ነው የወረደ ወአረብዩን እሱ ደግሞ አረብ ነው፣ ሙሐመድ ደግሞ አረብ ነው ይሉ ነበረ ማለት ነው። ቁል ሁዋ ቁል በላቸው፣ ሁዋ ይሄ ቁርአን ሊለዚነ ያመኑት ሊያመኑት አመኑ ሊያመኑት ሁደን ብርሃን ነው ወይም ደግሞ ቀጥታ መንገድ ነው። ወሽፋኡን እንደውም መድኃኒት ነው። መድኃኒት ሲባል ለቁሉባችን ከቁርአን የበለጠ መድኃኒት የለም። እውነትም መድኃኒት ነው ለቁሉባችን ለቀልባችን ማለት ነው። ወለዚነ እነኛ ላ ዩእሚኑነ በአላሁ ያላመኑት ፊ አዛንህም ፊ አዛንህም በጆሯችሁ ላይ ወቅሩን ሽፋን ነው ያለባቸው፣ አይሰሙን ቁርአንም ማለት ነው። ወሁዋ ቁርአን አለይህም በነሱ ላይ አእማ ታወሮባቸዋል ማለት ነው። ኡላኢከ እነሱ ዩናደውና እንደሚጠራ ነው። ሚን መካንን ከሩቅ ቦታ በኢድ ሚን መካንን በኢድ ከሩቅ ቦታ በነሱ ምሳሌ ከሩቅ ቦታ እንደሚጠራ ነው። ወለቀድ አተይና ወለቀድ በእርግጥ አተይና ሰጠነው ሙሳ ሙሰል ኪታባ ለሙሳ እኮ መጽሐፍ ሰጠነው። ፈክቱሊፋ ተለያዩ ፈክቱሊፋ የሙሳ ሰዎች ተለያዩበት ፊህ በሰጠናቸው በመጽሐፋቸው። ለውላ ከሊመቱን ባቶን ኖሮ ለውላ ከሊመቱን እቺ ቃል ባቶን ኖሮ ሰበቀት ያለፈች ሚን ረብከ ከአላህ የተፈረደች እና ያለፈች ባትሆን ኖሮ ለቁድያ ኦኬ ለውላ ከሊመቱን ሰበቀት ሚን ረብከ እቺ በመለኮታዊ ቃል ያለፈች በተናግራ ተፈርዳ ያለፈች ባትሆን ኖሮ ለቁድያ ይፈረዱ ነበረ በይነሁም በነሱ መሃል ምን በዱንያ ላይ እንዲቀጡ። ይኸው በዱንያ ላይ ያጠፉት ጥፋት አክራ ላይ ይቀጣሉ ተብሎ በአላህ ዘንድ ባይተላለፍ ኖሮ በዱንያ ላይ ያጠፉት ነገር በዱንያ ላይ ይቀጡ ነበረ። ወኢነሁም እነሱ ለፊ ሸክን ምንሁ ሙሪብ ግልጥ ያለ የሸክ ላይ ነው ያሉት ማለት ነው። የሸክ ማለት የጥርጣሬ ጥርጣሬ ላይ ነው ያሉት ማለት ነው። ማን አሚላ የሰራ ሰው ሳሊሃን በጎ ስራ ፈለነፍስህ ለራሱ ነው። ወማን አሳ መጥፎ ደግሞ የሰራ ሰው ወይም ደግሞ ነፍሱን በመጥፎ መጥፎ የሰራ ሰው ፈአለይሃ በነፍሷ ላይ በራሱ ነው ማለት በራሱ ላይ ነው ሰራ ማለት ነው። ወማ ረቡከ አላሁ ግን ቢዘላምን ሊልአቢድ አላሁም ለባሪዎቹን የሚዘልም አይደለም ይላል። ሰለቀ አላሁ ልአዚም የሰማነው የቀራነው የተጠቀምነው አላህ ያድርገን። አሰላሙ አለይኩም ወረህመቱላህ ወበረካቱሁ።